تعلم ما في نفسي ولا اعلم ما في نفسك بني سميت وين بنفسيه وسطي ያለው ነገር አንተ ጠንቅቀህ ታውቃለህ እንኳን በቃል የተናገርኩትን ቀርቶ በልቤ የማስብና የማብላላውን ታውቃለህ ማለታቸው ነው ولا اعلم ما في نفسك ባንተ ዘንድ ያለው ነገር ግን እኔ አላውቅም ባሪያና ፍጡር እንደመሆኒ ስለዚህ ካንተ የበለጠ ታዛቢና መስካሪ የለምና አንተው ራስህ በላሃል ብለብት መስከርና ብታረጋግጥብኝ ልረታ ይችላልሁኛል ያቱም እንዳላሉ ያቃሉ አላህ ደግሞ ያልተባለው ነገር እንደማይመስክርባቸው ያምናሉና ማለት ነው ኢነካ አንተ አላሙል ጉዩብ የኔን የግለሰቡን አጣብ ብቻ ሳይሆን በአለም ዙሪያ እጅግ የራቁና የረቀቁ የተደበቁ የሆኑትን ምስጢሮች የምታጌታ ነህና አንተው ራስህ አድርጋል የምትለይ ከሆነ በቀጣ ንገረኝ አሉት ማለት ነው ማ ቁልቱ ለሁም ማሉ ከዛ በኋላ እንደኔ ከሆነ እንግዲህ ያንተን ራስህ ታቀዋለህ እኔ እነዚህን ሰዎች እኔንና እናቴን አምልኩ አላህን ተው ብዬ አልነገርኳቸውም ጭራሽ ኢላ ማ አመርተኒ ቢሂ አንተ እንዳስተምር ያዘዝከኝ ነገር ቢሆን እንጂ አሉ አንተ እንግዲህ እንዲያስተምራቸው ያዘዝከኝ ላኢላሀ ኢላላህ ነው ከአላህ በስተቀር አምላክ የለም የሚለውን ነው ካሁን ቀደም በሌሎችም አያቶች ራሳቸው እንዳስቀመጡት አቡዱላህ ረቢ ወረበኩም ነው ያሉ የኔንም የእናንተንም ጌታ አላህን ተገዙ ብዬ ነው ያስተማርኩት እንጂ ይህንን ነው አንተም የላከኝ አንተ ያላከኝን ትቼ እንደገና በተቃራኒው እኔንና እናቴን ያስተዋወቅኩበት ጊዜ የለም አሉ ማለት ነው ወኩንቱ አለይም ሸሂደን ማዱምቱ ፊህም እኔ ደግሞ በእነሱ መካከል በአካል በምገኝበት ጊዜ እኔ የእነሱን እንቅስቃሴ በቅርብ የምከታተልና የምታዘብ የምመሰክርም ነበርኩኝ እንግዲህ እዛ እስራኤሎቹ መካከል በአካል እስካለሁኝ ድረስ እኔንና እናቴን አምልኩ ብዬ ሳይሆን አላህን የሁላችንም ጌታ ተገዙና አምልኩ እኔ የአላህ መልእክተኛ ነኝ በሚል ብቻ ነው ያስተማርኩት እና እኔ እስካለሁ ድረስ እንኳን እኔ ራሴ ልናገርና ልሰብክ ቀርቶ ስለኔና ስለናቴ ሌላ ሰው እንኳን አምላክ ነህ ብሎ ሲናገር ሰምቼ አላቅም ስለኔ ማለታቸው ነው እዚህም ላይ እንግዲህ ኢየሱስ ጌታ ነው የሚባለው ነገር ከየት እንደመነጨ መሰረተ ቢስ መሆኑን ራሳቸው ገለጹት ማለት ነው እኔ በህይወቴ እስካለሁ ድረስ እንዲህ አይነት ነገር ሰምቼም አይቼም አላቅም እኔ የምመሰክረው በእነሱ መካከል እስካለሁ ድረስ ስለ አንተ ማንነት መንገርና ማስተማሪም ብቻ ነው ፈለማ ተወፈይተኒ ከእነሱ መካከል አንተ በፍቃድህ ወደ ሰማይ በምትወስደኝማ ጊዜ አሉ ያው ሳርግ ማለታቸው ነው ጥላቶቻቸው ሊገሏቸው ዙሪያውን ከበው በሚጠብቁ ጊዜ ጅብሪል መጥቶ ካሉበት ቤት በጣራው ከፍቶ ይዟቸው ሲወጣ ጊዜ የዛ ጊዜ ስትወስደኝ ከእነሱ መካከል ኩንተ አንተ ረቂብ አለይህም ከዛች ደቂቃ ጀምሮ እኔ ስለነዚህ ሰዎች ማወቄ ቆመ አሉ አንተ ብቻ ነው ተዛዋዲ ያደረጉትን ነገር በቅርብ የምትከታተለውና የምትቆጣጠረው ማለታቸው ምንድነው እንግዲህ እኔ እስካለሁ ድረስ እንዲህ አይነት ነገር ጭራሹን ታስቦም ተብሎም አያውቅም እኔ ወደ ሰማይ ከወጣውና ከተለየኋቸው በኋላ ግን ስለነሱ የቅርብ ተቆጣጣሪና ታዛቢው አንተ ብቻ ሆነሃል እኔ ከእርቁ በኋላ ግን ያለ ስም የስም ያለ ተልኮ የተልኮ ለጥፈውብኝ ከሆነ አንተ ነህ የምታቀው እኔ በለለሁበት ደግሞ እነሱ እንዲህ አይነት ነገር ቢሰሩ እምጠየቃ አይመስለኝም ማለታቸው ነው ከርኩ በኋላ አጥፍተው ከሆነ በእነሱ ጥፋት እኔ እንዴት እጠየቃለሁ ወአንተ አላ ኩሊ ሸይን ሸሂድ አንተ በሁሉም ነገር ላይ መስካሪና ታዛቢ የሆንክ ጌታ ነህና መቼም እኔ ወደ ሰማይ ከወጣሁ በኋላ ሰዎቹ በፈጸሙት ወንጀል እኔ እምጠየቅበት አይመስለኝም አንተ እንደምታውቀው ይሄ ነገር ተደርጎም ከሆነ ከኔ መሄድ በኋላ እንጂ እያለሁኝ እንዳልሆነ ነው በማለት ያረጋግጣሉ ማለት ነው ከዛ በኋላ انت عذبهم فانهم عبادك እንግዲህ ይሄ አባባል ከባድ ወንጀል ሽርክ መሆኑን ስለሚያውቁ ቅጣት እንደሚያስከትል ተገነዘቡ ማለት ነው ይሄን ያሉ ሰዎች ከኛ ሰዎች እንዳሉ ተገንዝቤያለሁኝ አሉና በዚህ ምክንያት እንግዲህ የምትቀጣቸው ከሆነ ባሮች ናቸው ብትቀጣ ማን ይከለክላል ምናልባት የኔን ተከታዮች ለምን ቀጣህ ብሎ ይቀየማል ብለህ ከሆነ እኔ አልቀየምም ሙሽሪክን ብትቀጣ ማለታቸው ነው መቅጣት ትችላለህ በገዛ ባሮች ማንም ለምን የሚል የለም ወይን ተግፊር ለሁም ምትምራቸውም ከሆነ ደግሞ ፈኢነካ አንተ ልዓዚዝ ልሐኪም አንተ ሁሉንም አሸናፊና በአሰራርህም ስተት የሌለብህ ጥበበኛ ነህና ያ አንተ ይበጃል ያልከውን መስራት ትችላለህና እኔ በእነዚህ ሰዎች ተጠያቂ ልሆን አይገባኝም እነሱ ግን በጥፋታቸው መሰረት ብትምራቸውም ብትቀጣቸውም ምርጫው ያንተ ይሆናል በማለት እስከ መጨረሻ እነዚህ ሰዎች ሽርክ አድርገው ከሆነ እሳቸው እንደማያውቁ አድርገው ከተገኙ ደግሞ መውሰድ የሚገባውን እርምጃ እሱ መውሰድ እንደሚችል ገለጹ ማለት ነው። قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنها ذلك الفوز العظيم لله ملك السماوات والأرض وما فيهن وهو على كل شيء قدير قال الله منك الزلاء الله سبحانه وتعالى عندي على هذا يوم ينفع الصادقين صدقهم جهة እነተኞችን እነታቸው የሚያቆራባቸውና የሚጠቅምባቸው ለት ነው ይላል ወጥራውንም የጠየቁ አንተ የዛ አይነት ተሰርታል በየታይሆን አንተ ትክክለኛውን መልስህን በአደባባይ ተከታይነን ለሚሉት አንተራት እንድትነግራቸውና ጥፋታቸውን እንድረዱ አስቤ ነው እንጂ መጋበዝ ይሄ አንተ ተሳስተሃል ማለት አይደለምና ከአንተ ጀምሮ እነተኛ የሆኑት ሰዎች በእነታቸው የሚጠቀሙና የሚቆሩበት ለት ዛሬ ነው አይዞህ ይላቸዋል ማለት ነው لهم جنات تجري من تحتها الانهار لان تنعت لما تسلوه نتنوش بزاري اولاد كتروشوان يتلاها الجوجراتوش يمي سراجبات يوانش اتكل تاماننا دستاننا سقاف السهاية مولا بات اگر تزقايت والله شوال خالدين فيها ابدا بزاج مستغل الزلالم نواري النازو تاري ونالو يجنة الدم تنوش رضي الله عنهم اللهم بدنيا يادلو يسرسن ملكان سراجون ولو ودو الله شوال وردو عنه እሱን ደሞ በበኩሉ ያዘጋጀላቸውን ወረታና ሽልማት እነሱን በደስታ እንደሚረከቡ ነው ይላል ማለት ነው ذلك الفوز العظيم እና በዱንያ ላይ ያለ ትክክለኛውን ተውሂድ ተቀብሎና ተከትሎ ህይወቱን ያሳለፈ ሰው ዛሬ ለእንዲህ አይነት ዘላለማዊ እድልና ዲል መብቃት ይህ ከእድሎች ሁሉ የላቀና የዘነቀ መልካም ዲል ማለት ይህ ነው በማለት አላህ Subhanahu Wa Ta'ala ኢሳንና አሳቸውን የመሰሉ እነተኞች ለዘላለም ጀነት የሚያበቃቸው መሆኑን ያረጋግጣል ማለት ነው። እናዚህ ላይ እንግዲህ ይሄንን በነብዩ አማካይነት ዛሬ በቁርአን እንዲወርድና እንደገና የዓለም ህብረተሰብ እንዲሰማው ያደረገው ወደፊት ተደቅኖ የሚጠብቀው ጥያቄ ምን እንደሆነ መልሱንም ጭምር ተረርቶ ሰዎች ያላግባብ ኢየሱስን እንደጌታ ወይም እንደጌታ ልጅ ነው ብለው ይያመኑ እንዳይሳሳቱና ለጥፋት እንዳይጋለጡ ከወዲሁ አቋማቸውን እንዲገመግሙና እንዲያስተካክሉ አስቦ ነው ማለት ነው። ይሄ ሁሉ እንግዲህ ተነግሮት ያበቃ አልቀበልም ያለ ያው መጀመሪያውን የተፈረደበት ነውና አውቆት ይግባ ማለት ነው። ሊላሂ ሙልኩ ሰማዋቲ ወል አርድ የሰማያትና የምድር ስልጣን በአጠቃላይ ለአላህ ብቻ ነው በላቸው ከርሱ ውጪ ማንንም ተካፋይና ተቀናቃኝ የለውም ልጅም ወላጅም የስልጣን ጓደኛም የለውም ማለት ነው። ወማፊሂም በሰማይና በመሬትም ብቻ ሳይሆን በውስጣቸውና በዙሪያቸው ያካተቱትን ፍጥረታት ሁሉ የሚገዛው እርሱ ብቻው ነው ማለት ነው። ወሆ አላ ኩሊ ሸይን ቀዲር እሱም በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነው። እሱን የሚያቀጥና የሚያዳግት ምንም ነገር የለምና በሁሉም ነገር ችሎታው የላቀ በመሆኑ በዱንያም በአኸራ እሱ የነገረውንና የመከረውን ያልተቀበለና ያልተከተለ ለመቅጣት የማያቀተው መሆኑን ይወቁና ይግቡበት ነው የሚለው። እና በአንድ በኩል ዛቻ ነው በሌላ በኩል ደግሞ ተስፋ ቃል ነው። አላህ ችሎታው የላቀ ስለሆነ ወዳጆችን ለዘላለማዊ ጀነት ማብቃት ይችላል። በአንጻሩም ደግሞ ጥላቶችን አስተካቂ የሆነ ዘላለማዊ ገሃነም ውስጥ መጨመርና ማርመጥመት ይችላልና ይሄንን አውቀው ከወዲሁ የሚበጃቸውን የተውሂድን መስመር ይከተሉ ማለት ነው። بسم الله الرحمن الرحيم الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون هو الذي خلقكم من طين ثم قضى أجلا وأجل مسمى عنده ثم أنتم تمترون وهو الله في السماوات وفي الأرض يعلم سركم وجهركم ويعلم ما تكسبون وما تأتيهم من آية من آيات ربهم إلا كانوا عنها معرضين سورة الأنعام مكية وآياتها 65 الأنعام مكية وردي 65 عن كتوش الدبات أنها هي مكة سورة وچ بزو كزي أجر وچ هونو نبرا بتلم دو السواقين كان السليت بمالت بتعم رجيم كمي بارو سورة وچ نج يهيجي سورة الأنعام هي مكة سورة اندم هونو يمدينة سورة وچ يميا تقرب باتشو نتبوش لاي أتا تقرب ممالتنو የመዲና ሱራዎች እንግዲህ ተውሂድንም ባይተውትም በተጓዳኝ የለት ተለት መመሪያዎችን ደንቦችን ድንጋጌዎችን ያካተቱ ነበሩ ማለት ነው። እሷ ግን በእነዚህ ነገሮች ሁሉ ሳይሆን ትኩረቷ በቀጥታ እነዚህ ጋር የሚገናኙ መሰረታዊ ነጥቦች ላይ ነው የምታነጣጥረው ማለት ነው። ከነዛውም መካከል የአላህ ሱብሃነሁ ወተዓላ መኖርና እንዲሁም ብቸኝነቱን ኃይሉንና ጥበቡን እንደገና ደግሞ የነብዩን ትክክለኝነትና ተልኳቸውን ሰው ከመጣ በኋላ መነሳትና መጠየቅ መመንዳትን እነዚህንና ከነዚህ ጋር የሚዛመዱ ነጥቦችን ነው በአንክሮ የምትመለከተው ማለት ነው። እና እንግዲህ ይህች ሱራ በእነዚህ በተውሂድ ነጥቦች ላይ በመታተኩርበት ጊዜ እስከዛሬ ያልተለመደ ስልትንም ትከተላለች ማለት ነው። መጀመሪያ የሰው ልጆች በተፈጥሯቸው ሊክዱትና ሊያስተባብሉት የማይችል ተጨባጭ ሆነ መረጃዎችን ትደረድራለች። እነዛ መረጃዎች ታስቀመጠች በኋላ እንደገና ቃለ መጠየቅ በማቅረብ ታዲያ ይሄን ያደረገ ጌታ አቻና ጓደኛ ሊኖረው ይገባል ወይ እያለች በጥያቄ ታፋጥጣለች ማለት ነው። በዚህ መልኩ እንግዲህ የተለያዩ አያቶችን ለተለያዩ ጥያቄዎች በመደርደር ማንኛውንም ከሃዲ ወይም አጋሪ የሆነን ሰው መፈናፈኛ የሚያሳጣ ይዘት ይኖራታል ማለት ነው። ሱረቱል አንዓም እንግዲህ አላህ ሱብሃነሁ ወተዓላ ከሌሎቹ ሱራዎች የለየባት በመትወርድ ጊዜ አንድ ጊዜ ነው ተጠቃላ የወረደችው እንደሌላው ተቆራርጣ አይደለም ይባላል። እና ስትወርድ 70,000 መላእክት አጅቧት ነው የወረደችውም ይባላል። በአጠቃላይ እንግዲህ የሽርክንና የተውሂድን ነገር በሚገባ አብጥርጥራ ያስተማረችና ጥልቅ የሆነ ግንዛቤ ያበረከተች ሱራ በመሆን ትታወቃለች። ስያሜውን በሚመለከት አልአንዓም የተባለው የተለያዩ የቤት እንስሳቶችን በጃሂልያ ጊዜ የነበሩ ጣዖታውያን ያለ አግባብ ለጣዖቶች ስለትና ነዝር እያደረጉ ይሰዉ ስለነበረ እነዚያ አሰራሮች ስተት መሆናቸውን በዝርዝር የኮነነችና ያወገዘች በመሆኗ ስያሜው አልአንዓም በሚል ታዋቂ ሆኗል ማለት ነው። وجعلوا لله مما ذرا من الحرث والانعام نصيبا بميلو انقص እንደሚመለከተው እነዚህ ሙሽሪኮች አላህ ከፈጠራቸው የቤት እንስሳቶችና አዝመራ አትክልቶች ለጣዖቶቹ ድርሻ አደረጉ። አላህ ለነሱ መጠቀሚያ ብሎ የሚፈጥርላቸው እነሱ ደግሞ ለአላህ መወንጃና መዋጊያ አደረጓቸው በማለት ተተቻለች ማለት ነው። አልሐምዱሊላሂ الذي خلق السماوات والارض وجعل الظلمات والنور ምስጋና ለአላህ ይድረሰው በል ያ አላህ ሰማያትንና ምድርን የፈጠረ የሆነ ወጃለ ዱርማቲ ወኑር ጨለማዎችንና ብርሃንንም እንደዚሁ ያስገኘና የፈጠረ ለሆነው አላህ ምስጋና ይድረሰው በሉ ኢላህ። እና እንግዲህ አልሐምዱሊላህ በሚለው ቃል አምስት ምዕራፎች እንዲከፈቱ አድርጓል አላህ Subhanahu Wa Ta'ala። የመጀመሪያው ሱረቱል ፋቲሃ ሲሆን ሁለተኛው አይሂች ሶስተኛው አልከፍ አራተኛው ሰባ አምስተኛ ፋጢር ናቸው። እና ሁሉም ሱራዎች እንግዲህ አላህ Subhanahu Wa Ta'ala ምስጋና የሚወድ መሆኑን ይገልጻሉና ያስተዋውቃሉ። በሚመሰገንበት ጊዜ ደግሞ የሚያስመሰግነው ምክንያቱን እዛው ጋር አጣምሮና አያይዞ አላህ ይመሰገናል የሚባለው ይሄን ስላደረገ ነው። ይሄንን ያደረገ ሌላ ኃይል የለምና የዚህ ሁሉ ለታ ባለቤት ታዳ እሱ ነው በብቸኝነት መመስገን ያለበት የሚለውን ቁም ነገር ለመጠቆም ነው ማለት ነው። እንደገናም ደግሞ አላህ Subhanahu Wa Ta'ala በሚመሰገንበት ጊዜ ሊያስመሰግኑት የቻሉ ምክንያቶችን በመደርደር ራሱን ያስተዋወቀበት አጋጣሚ ነው ማለት ነው። ሰዎች ደግሞ ጌታቸውን ሊያመሰግኑ በሚፈልጉ ጊዜ እነሱ በመሰላቸው ያልሆነ የሆነውን ቃል የሰበሰቡ እንደሆነ ለአላህ ክብርና ለእልና ይመጥናል ብለው የሚያቀርቡት የምስጋና ቃል ምናልባት በሌላ በኩል ህገወጥ ሊሆን ወይም ክብሩን ሊነካ ስለሚችል ስታመሰግኑኝ በዚህ አይነት ቃላት ተጠቀሙ ብሎ ለማስተማርም ነው ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ለመመስገን ምክንያት ያደረጋቸው ሰማያትንና ምድርን መፍጠሩ ሰማይና ምድር መፍጠር እንግዲህ ቀላል ነገር አይደለም። እሱ ባይፈጥረው ኑሮ ማንንም ሊያስገኘው የማይችል ነገር ነው። እንደገና በውስጣቸው ያካተታቸው ነገሮች ደግሞ እንደዛው ናቸው። ይሄን ሁሉ የፈጠረ ጌታ ታዲያ ለፍጥረታት ታላቅ ባለውለታ ነውና ሊመሰገን ይገባዋል ማለት ነው። ወጃለ ዱሉማቲ ወኑር እንደገና ደግሞ ሰማይንና ምድርን ከፈጠረ በኋላ ጨለማዎችንና ብርሃንን የመደበበት ይላል። በሌሊት ያው ጨለማ እንዲሆን በቀን ደግሞ ብርሃናማ እንዲሆን አድርጎ በሁለት ተቃራኒ ክፍለ ጊዜያቶች ከፍሎታል የዚህን ዓለም ህይወት ማለት ነው። ወይም አዱሉማት ወኑር የሚለው ይሄ ዛሂሩን ብቻ ሳይሆን ምስጢራዊ የሆኑ ጨለማዎችንና ብርሃንን ያጠቃልላል ማለት ነው። መስኒ ጨለማዎች ይባል እንግዲህ መጥፎ አስከፊ ነገር ሁሉ ጨለማ ይባላል። ለምሳሌ እንደ ኩፍር እንደ ሽርክ እንደ ወንጀል ያሉ ነገሮች ያው ውስጣቸው መጥፎ ናቸውና ጨለማዎች ናቸው። ኢማን ተቅዋ ሶላህ የመሳሰሉት ደግሞ ብርሃን ነው ማለት ነው። እና እነዚህን እንግዲህ የመሳሰሉ የዛሂርንም የሚስጥራዊንም ጨለማና ብርሃን የፈጠረና የመደበ የሆነው ጌታ ምስጋና ይድረሰው ይላል። ሃይማኖትን ሲታይ እንግዲህ ኢማን ወይም እስልምና ብርሃን ሲሆን፣ ሌላው ደግሞ ኩፍርና ክህደት ጨለማ ነው ማለት ነው። ثم الذين كفروا بربهم يعدلون ታዲያ እንዲህ አይነቱን ታላቅ ባለውለታ ጌታቸውን እነዚያ ከሃዲ የሆኑት ወገኖች ሌላ በአዲያና አምልኮትና ታውታቶችን እያመጡ በሱ ሊያወዳድሩና ሊያስተካክሉ ይሞክራሉ አለ። እንግዲህ አላህ የዓለም ፈጣሪና አስተዳዳሪ እንደመሆኑ መከበርና መወደድ ያለበት እርሱ ብቻ ነበር። ይህ ሳይሆን ቀርቶ እነዚህ ከሃዲዎቹ ክፍሎች ታዲያ ከአላህ ሌላ ያሉ የተለያዩ ቁሳቁሶችን የጌታ ማዕረግና ክብር በመስጠት በጌታ ሲያስተካክሉና ሲያወዳድሩ ይገኛሉና ይታያሉ ነው የሚለው። እኔ የሁሉም ውለታ ባለቤትና ምንጭ ሆኜ ያለሁን ሌላ ምንም ጥቅም ሊሰጡ የማይችሉትን ነገሮች በእኔ ሲያወዳድሩና ሲያመሳስሉ እነዚህ ከሃዲዎች እንግዲህ ምን ያህል የተሳሳቱ መሆኑን ከዚህ ላይ መረዳት ይቻላል ማለት ነው። ወለዲ አሁንም አላህ ማለት ያ ነው ኸለቀኩም እናንተን ሰዎችን የፈጠራችሁ ሚን ጢኒን ከጭቃ ይላል። ያው የመጀመሪያው ሰው አደም እናት አባት ሳይኖራቸው ከጭቃ የተፈጠሩ ስለሆኑ የሁሉም መነሻቸው ናቸውና ሁሉም ያው ከጭቃ መነሳቱን ለመጠቆም እናንተን ከጭቃ የፈጠራችሁ ይላል። ወይም እያንዳንዱ ሰው እስካሁን እስከ መጨረሻውም ሰው ድረስ ከጭቃ ነው የተፈጠረው ማለት ይቻላል በተዘዋዋሪ መንገድ ተብሏል። እንዴት ማንኛውም ሰው የሚበላው ምግብ ከመሬት የሚበቅል ነው የሚሆነው። እና አንድ እህል ወይም አትክልት የሆነ ነገር በሚዘራበት ጊዜ ያ ተክሉ አፈር ውስጥ ተደብቆ ትንሽ ከቆየ በኋላ ይፈነዳል። ከፈነዳ በኋላ የተወሰነው ክፍል ወደ ታች ስር ሆኖ ይወርዳል፣ የተወሰነው ክፍል ደግሞ ወደ ላይ ቡቃያ ሆኖ ያድጋል። ያ የፈነዳው ፍሬ ግን በመሐከል ይዋሽና ይበሰብሳል ማለት ነው። እና ወደ ታች እንግዲህ ጠልቆ የሄደው ስሩ የመሬትን ኃይል እየሳበ መሬትን ልክ እና እንደ ጡት እየጠባ የመሬቱን ማዓዛ ነው ወደ ላይ ወደ አገዳው እየወሰደ አበባ ሆኖ እንደገና ሊያፈራና ሊጠቅም የሚችለው ማለት ነው። እና የሚበቅል ነገር ራሱ የአፈር አካል ነው። ያንን ስንበላ እኛ ደግሞ መልሰን የመራባትና የመባዛት ሁኔታ እናመጣለንና ሁሉም ሰው ህይወቱ ራሱ ህልውናው ከአፈር ጋራ የተገናኘ ነው ምግብ እስከበላ ድረስ ማለት ነው። እና የመጀመሪያውን ሰው በቀጥታ ከዛ ቀጥሎ ያለውን ደግሞ በተዘዋዋሪ መንገድ ከአፈር ከጭቃ እንዲገኙ የሚያደርግ የሆነ ጌታ ነው ይላል። ثم قضى اجلا እና ይሄንን እንግዲህ ሰው የተባለ ፍጡር በዚህ መልክ ታስገኘው በኋላ እንደገና የተወሰነ ቀጠሮ ያዘለት ህይወቱ የሚጠናቀቅበት ማለት ነው። በዚህ ምድር ላይ እንግዲህ በህይወት የሚኖረው ማንኛውም ሰው የተወሰነ ጊዜ ነው። ያቺ ቀጠሮው ስትደርስ አላህ Subhanahu Wa Ta'ala በፍቃዱ ይወስደዋል ማለት ነው። واجل مسمن عنده እንደገና ደግሞ እሱ ዘንዳ የተቀጠረና የተወሰነ ሌላ ቀነ ቀጠሮም አለ ይላል። እሱም ደግሞ ከሞት የሚነሳበት ማለት ነው። ከዚህ ከዱንያ የሚሰናበትበት የራሱ የእያንዳንዱ ሰው የግል ቀጠሮ አለው ማለት ነው። በዚህ መልክ ታለፈ በኋላ ደግሞ ሁሉም ሰው በአጠቃላይ እንደገና ተከርሰ መቃብር ተነስቶና ታዲሶ ለፍርድ የሚቀርብበት ሌላ አጠቃላይ የሆነ ቀጠሮ ደግሞ ወስኖ ቀጥሯል ማለት ነው። እና ያ ሁለተኛው ቀነ ቀጠሮ እሱ ዘንድ ነው። ማንንም ምስጥሩን አያውቀውም። ላ ነብየ ሙርሰል ወላ መለከ ሙቀረብ ያማ ቀን መቼ እንደሚደርስ ከርሱ በስተቀር የሚያቀለምና ያንን ውሳኔ ያቀመጠ የሆነ ጌታ ነው። ثم انتم تمترون ታዲያ እናንተ የሰው ልጆች ይሄንን የመሰለ ቁም ነገር ሲነግሯችሁ የጌታን ምክርና መመሪያ ማክበርና መቀበል ሲገባችሁ እናንተ ስትጠራጠሩ ትገኛላችሁ። በራሳችሁ ባይናችሁ ካላያችሁ በእጃችሁ ካልዳሰሳችሁ አላህ የነገራችሁ ነገር ወይ ደርሶ ካልተፈጸመባችሁ እውነት አይመስላችሁምና ትጠራጠራላችሁ። ይህ መጠራጠር አግባብ አይደለምና ሁላችሁም በትክክል ጌታችሁን እመኑና ተገዙ ባላችሁ ማለት ነው። ወወላህ አሁንም አላህ የዓለም ባለቤት ማለት ያ ነው። ፊሰማዋቲ ወወላህ ማለት ወል ማዕቡድ ማለት ነው። ይሄ አላህ የተባለ ጌታ ተመላኪ ነው። ፊሰማዋቲ በሁሉም ሰማያት ውስጥ በሁሉም ሰማያት ውስጥ እንግዲህ ብዙ መላእክቶች አሉ። እነዛ ሁሉ መላእክቶች የሚያመልኩት እርሱን ብቻ ነው ማለት ነው። ወፊል አርዲ በመሬትም እንደዚሁ የብቻኛው ተመላኪ እሱ ነው። እንግዲህ በመሬት ላይ የተለያዩ ተመላኪዎች ቢኖሩም ህገወጥ ናቸው ማለት ነው። ከሱ ውጭ አሉ። ትክክለኛውና ብቸኛው ተመላኪ ግን በመድረም እሱ ነው። በሰማይ ግን በውሸትም ሆነ በእውነት ሌላ አማራጭ የለም። እርሱ ብቻ ነው ተመላኪው ማለት ነው። ያለሙ ሲረኩም ወጀረኩም እና አላህ Subhanahu Wa Ta'ala የናንተን ምስጥራችሁን ያቃል። በዚህ ምድር ላይም ሆናችሁ ወይም በሰማይ ዓለም ያሉት ፍጥረታቶች በምስጥር የሚሰሩትና የሚያወሩትን እንዲሁም ደግሞ በግልጽና በጋድ የሚናገሩትን ሁለቱንም በእኩልነት አጣምሮ ያውቃል። ወያለሙ ማተክሲቡ እንደገና ደግሞ የምትሰሩትንና የምትንቀሳቀሱበትን በምትሰማሩበትን ነገር ሁሉ የሚያቅ ነው ባላቸው ይላል። እና እንግዲህ የዚህ ሁሉ ብቻኛ ባለቤትና ተቆጣጣሪ ከሆነ በአምልኮም ከርሱ በስተቀር ሌላ አጋርና ጓደኛ የሌለው መሆኑ ታውቆ እሱም ብቻ ማመስገንና መገዛት ይኖርባቸዋል ማለት ነው። ወማተቲህ ሚን አያቲ ሚን አያቲ ረብሂም እና እነዚህ ካፊሮች ደግሞ ከጌታቸው አንቀጾች ማንኛውም አንቀጽ አትመጣላቸውም ኢላ ካኑ አንሃ ሙዕሪዲን ከዛች ከመጣቸው አንቀጽ ወይም ከተሰጣቸው መረጃ እነሱ ወደኋላ የሚያፈገፍጉና የሚያሸገሽጉ ቢሆኑ እንጂ ይላል። ማለት እንግዲህ እነዚህ ካፊሮች ስለ አላህ ምንነትና ማንነት የሚገልጹ የቁርአን አንቀጾች በደረሷቸው ቁጥር ወይም ደግሞ በተፈጥሮ የአላህን ማንነት የሚጠቁሙና የሚያስተዋውቁ ነገሮች በተነገሯቸው ቁጥር ለምሳሌ የሰማይ የምድር የፀሐይ የጨረቃ የሌሊት የቀን የሁሉ እንግዲህ የምታውቁት ነገር ማን ፈጠረው አላህ ከለለ በሚባል ጊዜ ይሄ ተአምር ነው ማለት ነው። እንዲህ አይነት መረጃዎች በሚቀርቡላቸው ጊዜ እነዚህን መረጃዎች ለመቀበል ይዳዳሉ፣ ወደኋላ ይሸራተታሉ፣ እውነት ነው ብለው መቀበል ሲገባቸው ማለት ነው። فقد كذبوا بالحق لما جاءهم فسوف يأتيهم أنباء ما كانوا به يستهزئون ألم يروا كم أهلكنا من قبلهم من قرن مكنهم في الأرض ما لم نمكن لكم وأرسلنا السماء عليهم مدرارا وجعلنا الأنهار تجري من تحتهم فأهلكناهم بذنوبهم وأنشأنا من بعدهم قرنا آخرين ولو نزلنا عليك كتابا في قرطاس فلمسوه بأيديهم لقال الذين كفروا إن هذا إلا سحر مبين وقالوا لولا أنزل عليه ملك ولو أنزلنا ملكا لقضي الأمر ثم لا ينظرون فقد كذبوا بالحق لما جاءهم أونتوا ودنسوا بميمت أنابا مدرسات جوكزية بأونت أستبابلوا إلى يوم نبيو أماكا إنت قرآن تلقو سيدرسات جو የአላህ መልእክት እንኳን ይመጣልን ብለው መቀበል ሲጠበቅባቸው እነሱ ግን እውነቱን እንደውሸት በግደለሽነት እንዲሁ ጨፍልቀው ካዱትና አተባበሉት። ፈሰውፈቲ ማምባኡ ማካኑ ቢየስተዚኡን እና የሚቀድዱበትና የሚያሹፉበት ነገር ወደፊት ውጤቱ መዘዙ እንደሚመጣና እንደሚደርሳቸው ነው ይላል። እንግዲህ እነሱ ይሄ የአላህ መመሪያ በሚደርሳቸው ጊዜ እንዳውም አላህ መልካም ፍቃዱ ሆኖ እኛም እንደሌሎች ህዝቦች ወደርሶን ለዚህ ታበቃን ይመስገን ብለው መቀበል ሲገባቸው የለም አንተ ነብይ አይደለም የምትናገረውም ነገር ያአላህ ቃል አይደለም በማለት አስተባበሉ። ይህ ማስተባበልም ደግሞ ሳይበቃቸው አሳጢሩል አወሊን የወትሮ ሰዎች እንቆቅልሽ ነው ወይም ተረት ተረት ነው ሟርት ነው የጠንቋዎች ዜማ ነው እያሉ መሳቂያና መሳለቂያ አደረጉት ማለት ነው። እና ያአላህን ቃል እንግዲህ እንደዚህ መሳቂያ መሳለቂያ ካደረጉ ወደፊት የዚህ አድራጎታቸው ውጤትና መዘዝ እንደሚደርስባቸውና እንደሚያጋጥማቸው አይጠራጠሩ። በዚህ በዱንያም እንግዲህ የናቁት ይንቃል እንደሚባለው ነብዩ የበላይነትን እንደሚጨብጡና እነሱ እንደሚንቆታቆቱ በአኺራም ደግሞ ለዘላለም ጀሃነም እንደሚጋለጡ ነውና ይሄ ውጤቱን ይጠብቁ በማለት አላህ Subhanahu Wa Ta'ala ዛቻ ይሰነዝራል ማለት ነው። አለም የራው ከማለክና ምን ቀብሊህም ምን ቀርኒን ለመሆኑ ሌላው ቢቀር ከታሪክ ለምን አይማሩም? ከነርሱ በስተፊት የተለያዩ የክፍለ ዘመናት ሰዎችን እንዴት እንዳወደምናቸው እንዱ በመካዲና በቁም ነገሩ በመሳለቃቸው ሳቢያ ብዙ ያጠፋናቸውና ያጠቃናቸው አሉ። እነዛን ባይነሌናቸው ዘወር ብለው ወደ ኋላ ለምን አያስተውሉም ይላል። መከናው ፊል አርዲ ማለም ነው መኪለኩም ዛሬ አላችሁት ከሃዲ ያልተመቻቻችሁትን ያህል በዚህ ምድር ላይ በጣም ከናንተ በተሻለና በበለጠ መልኩ አመቻችተናቸው ነበር። በዚህ ዱንያ ላይ እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል የነበሩ ህዝቦች እነ ቀውሙ እና አድ እና ተሙድ የሚባሉት በጣም አገሪቱን ያለሙና በሁሉም ነገር የተሳካላቸው የበለጸጉ ህዝቦች ነበሩ። ግን የጌታን መልእክተኞች በማስተባበላቸውና የጌታን መልእክት በመጻረራቸው ሁላቸውንም ባልጠበቁት ሁኔታ እንዲቆታቆቱና እንዲወድሙ አድርጌያለሁኝ። እናንተስ በጣም ደካሞች ናችሁ አሁን ያላችሁት። እናንተ ያልደረሳችሁበት ደረጃ የደረሱትን እንኳን በቀላሉ አውርጃቸዋለሁኝ ማለት ነው። እና ማለምን ወኪለኩም የሚለው እዚህ መካ አካባቢ የሚገኙት ሙሽሪኮችን ነው። እና እነሱን የመሰሉትን ሁሉ በየዘመኑና በየሀገሩ ያካትታል። ለእናንተ አላመቻቸውላችሁን ነገር ለእነሱ ቀደም ሲል አመቻችቼላቸው ነበረ። ወአርሰልነ ሰማ አለይሂም ሚድራራ። እና እንዴት ነው የእነሱን ኑሮ ያመቻቸውና ያጀላጀለው ብትሉ፣ ሰማይን በእነሱ ላይ ተከታታይ አድርገን እንዲወርድ እናደርግ ነበር ይላል። ሰማይ መውረድ ማለት ምንድን ነው? ዝናብ ማለት ነው። ወደ ሰማይ የሚመጣ ነገር በአረበኛ ቋንቋ ሰማይ ተብሎ ይጠራል። ስለዚህ ዝናቡ በክረምት በብላጌ እንደሚፈለገውና እንደሚጠበቀው ሁልጊዜ እየለገሰ አገሩ ለምለምና የበለጸገ ነበረ በእነሱ ወቅት ማለት ነው። ድርቅ፣ ችግር፣ ራብ የሚባል ነገር አልነበረም። በአሁኑ ጊዜ ግን በየክልሉ የተለያዩ ችግሮች ይገኛሉ ማለት ነው በዝናብ እጥረት። ወጃአለል አንሃረ ተጅሪ ሚን ታህቲሂም። ትልልቅ ጅረት ውሃዎችን ደግሞ ከየመኖሪያ ቤታቸውና ከየአትክልቶቻቸው ስር የሚሰራጩና የሚፈሱ አድርገንላቸው ነበረ። እንግዲህ በዝናብ አዝመራቸውን ሲያገኙ እንደገና ደግሞ የአትክልትና የፍራፍሬ አይነት ሁልጊዜ እንዳይቋረጥባቸው ጥሩ ጥሩ መጋቢ የሆኑ ወንዞችና ጅረቶች በተለያዩ ቦታዎች አሰራጭቼላቸው ነበረ ይላል። ይህን ሁሉ ውለታ እንግዲህ ለግሻቸው እንደገና የኔን ፍቃድ ተቀበሉና ነቢዮችን ተከተሉ ስላቸው እምቢ በማለታቸው ወደ ውድቀት ተመለሱ። ፈአለቅናሁም ቢዝኑቢሂም፣ በፈጸሙት ወንጀል ሳቢያ አወደምናቸው። ወአንሸአና ሚን ባዕዲሂም ቀርነን አኸሪን፣ ከነሱ ህልፈትና ውድቀት በኋላ እንደገና ሌላ ትውልዶችን ደግሞ በእግራቸው አስገኝተን ተካነባቸው። አሁንም ታዲያ እናንተም የነሱን ጥፋት የምትደግሙ ከሆነ የነሱን ዋንጫ ትጎነጩና ሌላ ትውልዶች ደግሞ በእናንተ እግር ተካለውኝ እንደ ልማዴ ብለህ ንገራቸው ነው የሚለው። ولو نزلنا عليك كتابا في قرطاس فلمسوه ان الذين سوچ ለማሳመን ባንተ ላይ በወረቀት ወይም በካርቶን ላይ የተጻፈ ጽሑፍ እንደዚህ በእጅ የሚጨበጥና የሚዳሰስ ነገር ብናወርድላቸውና ፈለመሱሁ ቢአይዲም ከማየትም አልፈው በእጃቸው እንደዚህ ቢዳስሱትና ቢጨብጡት لقال الذين كفروا እነዚህ ከሄደትን እንዳቋም ይወሰዱ ሰዎች በእርግጥ እንደሚሉ ነው። إن هذا إلا سحر مبين يي قرآن تبلو يتنقروا نقر قلت يوانا يا أسماتنا يا مات بربريا زرينا وانجيل إلا عيدا لم كمالت عندما يوقدونا ويلا يري يدرك الناتشو بزاك نقوان انتبان دبته إن السبالة يبت بوتانا هنيتا جبريل مطو نقرين بلا يمتان بلاتشو الليام نقرتو إن السبالة دبابا يتسلطه عين باين كودة سماي የሚመጣልህ መመሪያ እንደዚህ እየተወለበለበ መጥቶ ጽሑፉ ደፍተሩ ወይም ደግሞ በካርቶን ነገር ከሆነ የተጻፈው ያ ካርቶኑ እንደዚህ ባይናቸው ይያዩት አንተ ዘንዳ ቢገባና ይሄውላችሁ የመጣው መመሪያ ብለህ ብትሰጣቸውና ከማየትም በተጨማሪ በእጃቸው ጨብጠው ቢዳስሱና ቢያረጋግጡት ቁርአን ነው ሊሉ አይችሉም። የሲህር ነው ያውም ሲህርነቱ የማያጠራጥር ግልጽ የሆነ ብለው እንደሚያመካኙ ነው ይላል። ሰው እንግዲህ አንድ ጊዜ ከተጠመመ አያድርስ ነውና ባይኑ ያየውንና በእጁ የሚጨብጠውንም ነገር ለመጠራጠር ወደ ኋላ አይልምና አሁንም እነዚህ ካህዲዎች አንተ የፈለከውን ማስረጃ ብታቀርብላቸው እነሱ ምን ጊዜም ለማስተባበል ታጥቀው ተነስተዋል። ይህም ቢሆን ታዲያ አንተ ተስፋ መቁረጥና መበሳጨት የለብህም። መልእክቱን አድርስ፣ ቢቀበሉ ይቀበሉ፣ አልበለዚያ ራሳቸው ነው የሚጎዱት ነው የሚለው። وقالوا لولا انزل عليه ملك ታዲያ እንደሚለው ያአላህ ነብይ ከሆነ ለምንኛ ያያየነው ባደባባይ መልአኩ በሱ ላይ ለምን አይወርድለትም ይላሉ። መላእክቶችን በገሃር ሊያው ማለት ነው። ወላው አንዘልና መለከን እነሱ እንደሚጠይቁትማ መላእካውን በግልጽ ባንተ ላይ ብናወርደው ኑሮ ለቁዲየል አምሩ ጉዳያቸው ይፈጸምላቸው ነበር። ثم لا ينظرون ከዛም ቀጠሮ አይሰጣቸውም ነበር ይላል። ደግነቱ እነሱ እንደሚመኙት መላእካውን በገሃድ አላወረድኩትም እንጂ ባወርድና ቢያውትም አኑሮ አስተባባይ ከሆኑ ህዝቦች ጋራ የሚላክ መላእካ የሰላም መልእክት ብቻ ሳይሆን አድርሶ የሚመለሰው እነዛን አስተባባይ ህዝቦች የመጨረሻ እርምጃ ወስዶና አውድሞ ነው የሚመጣው። እና ያው ካለፉት የተለያዩ ኡመቶች እንደታየው በታሪኩ አንድ ነብይ ተልኮ ያን ነብይ አስተባበሉ ህዝቦች በሚያስተባብሩበትና ያንተ አላህ ያላህ መልእክተኛ ከሆንክ እንዲህ አይነት ነገር አምጣስቲ ማስረጃ ብለው ጠይቀውት ያን ማስረጃ አምጥቶ በተደጋጋሚ በመጨረሻ ደግሞ መላእካ ይምጣ በሚባልበት ጊዜ መላእክቶች ከመጡ የመጨረሻውን እርምጃ ወስደው ሰዎችን ተምድርገጣ አጥፍተው ነው እንጂ የሚሄዱት። ያው በነቀው በነዓድ በነተሙድ በነቀው ሙሉት እንደታየው አሁን እነሱ እንደሚሉት እንደው በሰላም መተውና ታይተው የሚመለሱ አይደሉም። መላእክቶችማ በጥያቄያችሁ መሰረት ቢመጡ በዚህ በከዲያታችሁ ላይ ይያላችሁ የናንተ ህይወት አደጋ ላይ ይወድቅና ያልቅላችኋል። እንኳን ልትተርፉ ቀርቶ የተወሰነ ደቂቃ እንኳን እድሜ ማራዘማና አስተያየት ብትጠይቁ አይሰጣችሁም። ስለዚህ እኔ ደግሞ ኡመተ መሐመድ የፈለገውን ያህል እንኳን ቢያጠፉም በአኺራ እንጂ በዚህ በዱንያ ላይ እንደ ሌሎች ነብያቶች ተንድርገት የሚያጠፋ ቅጣት አላወርድባቸውም ብዬ ስለወሰንኩኝ ለዚህ ነው መላእክቶችን እማላወርድላችሁ ባላቸው ይላል። እነዚህ ሁለቱ አያቶች እንግዲህ የመጡበት ምክንያቱ በዚህ በመካ አካባቢ የነበሩ ከሃዲዎችና ጣዖታውያን ነብዩን ላለመቀበልና ቁርአንንም ያላህ ቃል ነው ላለማለት የተለያዩ ምክንያቶችን እየፈጠሩ ይከራከሯቸው ነበር። እና ከጠየቋቸው ጥያቄዎች አንደኛው አንተ ያላህ መልእክተኛ ከሆንክና መልእክት የሚደርስህ ከሆነ አሉ ልክ ከወደ ሰማይ በኩል የሚመጣው መልእክት ዝም ብሎ በስሜት ሳይሆን በጽሁ መምጣት አለበት ህዝብ ያየው በአደባባይ አሉ። እና በጽሁ መጥቶ በአድራሻችን እንደውም ተጽፎ እገሌ እገሌ እየተባለ የጎሳ መሪዎችን እንደ አይነት መልእክተኛ ልክ ያለሁኝና ተቀበሉት ተከተሉት ይበል። ያ ጽሁ በሚመጣ ጊዜ አራት መላእክቶች ይዘው ይምጡ አሉ። እና እነዛ አራት መላእክቶች ጽሁፉን ይዘው መጥተው በሰው ፊት ላንተ ሲያስረክቡ ማየት አለብን። ከዛ በኋላ እኛ ደግሞ ጽሁፉን አንብበን ልክ ተሰማይ የመጣ መሆኑን ካረጋገጥን በኋላ እናምንልሃለን ይሏቸው ነበር ማለት ነው። ስለዚህ አንደኛ መላእክቶች በገሃድ ካክር ዘንድ አይመጣም ያውም እንደ አይነቱ አስተባባይ ዘንድ ማለት ነው። ከመጣ ያን ከሃዲና አስተባባይ የሆነውን ካፊር የመጨረሻ የጥፋት እርምጃ ሊወስድበት ነው እንጂ የሚመጣው የሰላም ደብዳቤ ይዞ ካፊር መሐከል አይመጣም መላእክቶች በላቸው ማለት ነው። ቢመጣም ደግሞ ፈርዶን ያጽሁፉ እነሱ በጠየቁት መሰረት ቢደርሳቸውም የድርቅናቸው ብዛት አሁን ዝም ብለው ለማዳረቅ ነው እንጂ እንዲህ የሚጠይቁት ልክ እነሱ እንዳሉት ባይናቸው ቢያው በእጃቸው ቢጨብጡና ቢዳስሱትም ያው ሲህር ነው የመጣ መስሮን በሲህር አነዋሉን አንጎላችንን አዝሮት ነው እንጂ የተሰማይ ከአላህ የመጣ አይደለም እያሉ ማስተባበላቸውን እንደሚቀጥሉ ነው ያቃለሁኝ። ስለዚህ አላመጣላቸውም አለ ማለት ነው። ولو جعلناه ملكا لجعلناه رجلا وللبسنا عليهم ما يلبسون ولقد استهزئ برسل من قبلك فحاك بالذين سخروا منهم ما كانوا به يستهزئون قل سيروا في الأرض ثم انظروا كيف كان عاقبة المكذبين قل لمن ما في السماوات والأرض قل لله كتب على نفسه الرحمة ليجمعنكم إلى يوم القيامة لا ريب فيه الذين خسروا أنفسهم فهم لا يؤمنون ولو جعلناه ملكا لجعلناه رجلا ይህንን መልእክተኛችንን ደግሞ መልአክ ብናረገው ኑሮ በእናንተው በሰዎች ምሳሌ አድርገን ነበር የምናቀርበው ይላል። አንዳንድ ጊዜ ደግሞ የሰው ነብይ ለምን አስፈልገ ይሉ ነበር። እና አላህ Subhanahu Wa Ta'ala ፍቃዱን ለህዝቦች ማስተማር ከፈለገ መላእክቶች ንጹሃን ቅዱሳን ናቸውና መላእክቱን ራሱ በገሃድ አውርዶ እኛን እንዲያስተምር ለምን አይመድበውም ይሉ ነበር። እና እንዳላችሁትማ ነብዩን መላእክታ ብናደርገው ኑሮ ነው የሚለው። ያ መላእክታው ራሱ በሰው ምስል ነው የሚመጣው በተፈጥሮ መልኩ ሊመጣ ይችላል መላእክታና እናንተ ጋር ማለት ነው። ወለለበስና አለህም ማይልቢሱን የዛ ጊዜ ደግሞ በሰው ሱራ በሚመጣ ጊዜ ዛሬ የሚያምታቱትን ነገር እንደገና እናመሳስልባቸው ነበር ይላል። እንግዲህ መላእክታ በተፈጥሮ ከኑር ነው የተፈጠረው ያው በሐዲስ እንደተነገረው ኑር ማለት እንግዲህ አንጸባራቂ ነገር ነው እንደ ፀሐይ ጨረር ማለት ነው። እንዲህ አይነቱን እንግዲህ ፍጡር ሰዎች ባይናቸው ሙሉ ሊያውትና እሱ ጋራ ሊግባቡ አይችሉም። መላእክቶች ወደ ሰው በሚመጡ ጊዜ እንኳን ተራው ሰው ካፊሩ ይቅርና ነብዮቹ ጋር በሚመጡ እንኳን ጊዜ በሰው ምስል ነው ብዙ ጊዜ የሚመጡት በሰው ሱራ ተሸክለው ነው እንጂ በተፈጥሮ ይዘታቸው ከመጡ ነብዩ እንኳን አይችላቸውም። ታዲያ አሁን መላእክታ ራሱ መጥቶ ለምን አያስተምረንም ሲሉ መላእክቱን በሰው ሱራ አድርጌ ብልክላቸው ኑሮ ሱራው ሰው ስለሚመስል የማገል አይደለም እንዴ ሰው አይደለም እንዴ ይያሉ አሁንም ይደናገራሉ እንጂ ውነት በሰው ሱራ የመጣ መላእክታ ነው ይሉ አይችሉም ማለት ነው። በተፈጥሮው ደግሞ ካመጣ ነው ሊያውት አይችሉም የማያውት ነገር ያው የለም ነው የሚሆነው ማለት ነው። ስለዚህ ይሄ ችግር ስላለ ነው ከናንተው ከሰዎች መካከል እንዲመረጥ የተደረገው መላእክቱ ለተወካያችሁ ለነብዩ ብቻ እንዲነግር ያ ነብዩ ደግሞ እናንተ ጋራ መግባባትና መከራረብ ስለሚችል ለእናንተ እንዳስተምር የተደረገው ለዚህ ነው እንጂ አለ በለዚያ እናንተ እንደምትሉት በቀጥታ መላእክት በመድብላችሁ አንደኛ መላእክቱን በቀጥታ ልታውትና ልትሰሙት አትችሉም። ታያችሁት ደግሞ በሰው ሥራ ሆኖ ነው የምታውት። በሰው ሥራ ከሆነ ደግሞ መላእክት ነው ቢሏችሁ አታምኑም፣ ሰው ነው ነው የምትሉት። እና አሁንም ማምታታት ያዛችሁት ነገር ሥራው ሰው መስበስ ከመጣ ድረስ ዋላም እንደገና ይሄማ ሰው አይደለ ይላችሁ መደናበሩን እንደምትቀጥሉ ስላወቅኩኝ ነው ከሰዎች መካከለ የመረጥኩት ባላቸው ይላል። ወለቀድ ቱዚአ ቢሩሱል ሚን ቀብሊክ ፈኡነቱ ካንተ በስተፊት የተላኩት በሆኑ ነብያቶች እንደዚሁ ሲቀለድና ሲሾፍ ቆይቷል ባንተ የተጀመረ እንዳይመስል ይላቸዋል ነብዩ። ፈሃቀ ቢለዲነ ሰኺሩ ሚንሁም እና ከነዛ ከህዝቦች መካከል በነብያቶች ሲቀልዱና ሲያሾፉ በነበሩት ህዝቦች ላይ በእርግጥ ደርሶባቸዋል ወይም ሰፍሮባቸዋል። ማካኑ ቢሂ የስተዚኡን ሲቀልዱና ሲያሾፉት የነበረው ነገር መዘዝ ነው የሚለው። እንግዲህ ካሁን በፊት ነብዩ አለይሂ ሰላቱ ወሰለም በሰው ያልደረሰ ነው በእኔ የደረሰው መስሏቸው እንዳይበሳጩና እንዳይሰላቹ ካንተ በፊት ብዙ ነብያቶችን ልኬአለሁኝ እነዛ መልእክተኞችን በመልክባቸው ጊዜ የነበሩ ህዝቦች እንዳንተው ሲሳለቁና ሲቀልዱባቸው ነበር። እነዚያ በቁም ነገሩ ሲቀልዱ የነበሩትን ከሃዲዎች ታዳ እያንዳንዳቸው ያንን የቀለዱና ያሾፉበትን ነገር ውጤት ሰጥቼ እነሱን አጥፍቻቸዋለሁኝ እንጂ እንዲሁ ዝም ብዬ ያለፍኳቸውና የተውኳቸው አይደለሁም። አሁንም ታዳ አንተን እንዲሁ የሚያስተባብሉና የሚቀልዱብህ ካሉ ራሳቸውን ለተመሳሳይ ጥፋት ይዳርጋሉ እንጂ አንተን ስለማይጎዱ አንተ ያለምንም መበሳጨትና መሰላቸት ስራህን ቀጥል። በሚቀልዱ ካሉ ደግሞ ዋጋቸውን ያገኛሉ በማለት አስጠነቀቀ ማለት ነው። ቁል ሲሩ ፊል አርዲ እና ይሄን አባባሌን ለማረጋገጥ የፈለጋችሁ እንደሆነ በመሬት ላይ እስቲ ተንቀሳቀሱና ወዳና ወዲ ተዘዋወሩ በላቸው። ይህች ምድራችሁ ብዙ አሳልፋለች። ምናልባት እናንተ ባላችሁበት አካባቢ የዚህ አይነት ነገር በቅርብ የምታውቁት ነገር ከሌለ ከጎረቤት ሀገር መረጃ ለማግኘት እስቲ ተንቀሳቀሱ። ሱመንዱሩ ከይፈ ካን አቂበቱል ሙከቲቢን የእናንተው ቢጤ እውነት አስተባባይ የነበሩ ወገኖች ሁሉ በማስተባበላቸው ሳቢያ የመጨረሻ እጣ ፈንታቸው እንዴት እንደሆነ ተመልከቱና አስተውሉ፣ በዛ ተረዱና ተማሩ ባላቸው ማለት ነው። ኩሊ መማ ፊ ሰማዋቲ ወል አርዲ በሰማያትና በምድር ውስጥ ያሉ ፍጥረታቶች የማናቸው ብለህ ሲጠይቃቸው ሰማይንና ምድርን እንደገና በውስጥና በዙሪያቸው ያሉትን ፍጥረታቶች ማን ነው ያስገኘው ብለህ ሲጠይቅ ወሊላ እነሱ ትክክለኛውን መልስ ለመስጠት ፈቃደኛ ካልሆኑ አንተ ንገራቸው ሁሉም ፍጥረታቶች ያአላህ ናቸው፣ እሱ ነው እንጂ ያስገኛቸው ከሱ ሌላ ማንም ያስገኛቸውና ባለቤት ነኝ የሚል የለም እስካሁን ድረስ። ታዲያ የዚህ ሁሉ ባለቤት የሆነ ጌታ ከማንም በላይ ሊፈራና ሊከበር ሊመሰገን ይገባዋል እንጂ መካድና ማጋራት ነው የሚገባው። ከተባአላ ነፍሲህ ረህማ አላህ የሁሉም ፍጥረታት ባለቤትና ጌታ ሆኖ እያለ የሚክዱትና የሚያስተባብሉትን ሰዎች እዚሁ በመድር ላይ ተስር ተስር ማጥፋት እየቻለ ዝም ብሎ የሚያቆያቸው ለምንድን ነው ብትሉ በራሱ ላይ ረህራዬን ወስኗል። አጥፊዎች ባጠፉ ቁጥር በየለቱ አልበቀላቸውም ረዘም ያለ ቀጠሮ ሰጣቸዋለሁኝ ባለው መሰረት ነው እንጂ የሚያቆያችሁ ሊተዋችሁ ፈልጎ አይደለም በላቸው። ለእጅማአነኩም ኢላ የውሚል ቂያማ እና ሁላችሁንም ከያላችሁበት አሰባስቦ እስከ ቂያማ ቀን ድረስ አንድ መድረክ ላይ ሊያመጣችሁ ወስኗል። በዛ በውሳኔው መሰረት ጥፋተኛውንም ሆነ ትክክለኛውን የሥራ ዋጋውን የሚሰጠው በዛ በቀጠሮ እለት እንጂ እለት በእለት ሁላችሁንም ማጥፋት ስለማይፈልግ ነው ዝም ብሎ በትግስት የቻላችሁና በረራ የሚያልፋችሁ በላቸው። ላረይ በፊህ እና ይህ ቂያማ ቀን የሚባለው ነገር መምጣቱና መድረሱ የማያጠራጥርና የማያወላውል ጉዳይ ነው። ቀጠሮ አልደረሰ ሆኖ ነው እንጂ ቂያማ ቀን መምጣቱና መረጋገጡ አያከራክርም ማለት ነው። አለዚነ ኸሲሩ አንፍሰሁም እነዚያ ራሳቸውን የከሰሩ የሆኑ ከንቶዎቹ ግን ፈሁም ላ ዩእሚኑን ይሄ ነገር ተደጋግሞ ቢነገራቸው እነሱ አያምኑም አይዋጥላቸውም እንጂ ቢገባቸው ኑሮ ቂያማ ቀን መምጣቱ የማያከራክርና የማያጠራጥር ያለቀለት ጉዳይ ነው ማለት ነው። ولهما سكن في الليل والنهار وهو السميع العليم ولهما سكن في الليل والنهار الذي لا الله الواحد بلليتنا بكن يركاو نجر ሁሉ ለርሱ ነው ባላቸው ማለት ምንድነው? ለሊት እንግዲህ ጨለማ በሚሆንበት ጊዜ ሁሉ ነገር ጨለማው ያጥለቀልቀዋልና ይሸፍነዋል። ቀን ደግሞ ብርሃን በሚሆንበት ጊዜ የፀሐይ ብርሃን ሁሉ ቦታ ይደርሳል ማለት ነው። እና የሌሊት ጨለማ የቀን ብርሃን የሚደርስበት ግዛትና ክልል ሁሉ በአጠቃላይ ያንደ አላህ ግዛት እንጂ የሌላ የማንም አይደለም ማለት ነው። ወወሰሚዑ አሊም እና በዚህ እንግዲህ በአለም ዙሪያ የሚነገረውን ነገር ሁሉ ሰሚ፣ የሚታሰበውንና የሚከናወነውን ነገር ሁሉ አዋቂ የሆነ ጌታ ነውና የዚህ ሁሉ ባለቤትና ባለስልጣን መሆኑ ታውቆ ከማንም በላይ ሊፈራና ሊከበር ሊመሰገን ሊመለክ ይገባል በላቸው ማለት ነው። እንግዲህ ቀደም ሲል በመግቢያው እንደተጠቀሰው በዚህ ሱራ ውስጥ አላህ ሱብሃነሁ ወተዓላ የተለያዩ የፍጥረታት ክፍሎችን በመጥቀስና በመደርደር የነዚህ ሁሉ ፈጣሪና ባለቤት ማን ነው እያለ ይጠይቃል። ለዛ ጥያቄ ትክክለኛውን መልስ ከሰጡ መልካም፣ ካልሆነ ግን አንተ ራስህ ንገራቸውና አሳውቃቸው። ታዲያ የሁሉም ፍጡር ባለቤት እሱ ነው ካሉ ሌሎቹ ተመላኪዎች ለምን እንዴት መጡ ብለህ እንደገና አዙረህ በጥያቄ አፋጣቸው እያለ ለነብዩ መመሪያ ይሰጣል ማለት ነው። እዚህ ጋራ በመያያዝ ሊነሳ የሚችል ጥያቄ አለ። እርሱም ዓለምን የፈጠረው አንድ አላህ ብቻ ከሆነና መመለክ የሚገባው እሱ ብቻ ከሆነ ታዲያ የተለያዩ ህገወጥ አማልክቶች አሉ። እነዚህን አማልክቶችና ተገዦቻቸውን ከምድር ገጽ ለምን አይጠርጋቸውም እና አያጠፋቸውም የሚል ጥያቄ ይነሳል። ለዚህ መልስ ከተባላ ነፍሲህ ረህማን አላህ በኃይል ሊጠቀም አይፈልግም፣ በራሱ ላይ ርህራሄንና አዘነታን ወስኗልና ሰዎችን በመምከርና በማስተማር ወደ ቀናውና ወደ ትክክለኛው መንገድ ማምጣት እንጂ በኃይል ከዚህ ምድር ላይ መጥረግና ማጥፋትን ስለማይሻ ነው በማለት መልስ ሰጠ ማለት ነው። ግን ይህ ሲባል ደግሞ ዝም ብሎ አይተዋቸውም። ለጅማአነኩም ኢላ የውም አልቂያማ ሁላቸውንም እስከ ቂያማ ቀን ድረስ ከያላችሁበት ያሰባስባችሁና በመጨረሻ በእለተ ተንሳኤ የመጨረሻ ፍርድና ውሳኔያችሁን ታገኛላችሁ የሚል መግለጫና ማብራሪያ ሰጠ ማለት ነው። እና ቂያማ ቀን ደግሞ ምንም ቢቆይና ቢዘገይ የማይቀርና የማያጠራጥር መሆኑንም አረጋገጠ። ይህ ከመሆኑ ጋራ ግን እነዚያ ኪሳራ የተፈረደባቸው ሰዎች የፈለገውን ያህል ቢነግሯቸውና ቢያስጠነቅቋቸው የማያምኑ መሆናቸውንም